من الشيطان الرجيم. فلما آسفونا انتقمنا منهم فأغرقناهم أجمعين. سلفا ومثلا للآخر خير أم هو ما ضربوه لك إلا جدلا بل هم قوم خصمون. إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل. ولو نشاء لجعلنا منكم ملائكة في الأرض يخلفون. وإنهم لعلم للساعة فلا تمترن بها واتبعون هذا صراط مستقيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم. وندموت يا سورة الزخرف جمرا كتر همسة أمست كتر لاني ألنو زاري كزا مكتلا برنا ألن. الله جل وعلا سورة الزخرف لاي يتلايو نقرتشن سمكرا قويتوال زاري من دتلو مكري كتلال لم يسمو جروتش لم يسمو قلبوتش قرآن مكرون آقوم ما شو الدرس يوتني ما كير آقام الله وكلب بسموت ليس لتناقر كسايهون يا الله جل قالنا ننتن ودمدر يا متاتش أملاك قالنا مدرن بزي ملك يجن بات أملاك قالنا سلازي قرآن كفتاتش وكلب بندتا دم وتقاب بزالو بل هو ትምህርታችን ላይ መጨረሻ አካባቢ የሙሳንና የፊርዓውን ጉዳይ አንስተን ተነጋግረናል። ዛሬ ከዛው መቀጠል አላህ ሚላል فاستخف قومه فاعطاه انهم كانوا قوما فاسقين ህዝቦቹን ቀለል አድርጎ አየ አሳነሳቸው። በዚህም ስላ ቀለላቸው እሱን አይዲያ ብቻ እንዲቀበሉ መጋበዝ ፊርዓውን ህዝቦቹን ለአደገኛ ችግር እንደዳረጋቸውና እነሱ መመጸኞች እንደሆኑ ቁርአን ነግሮ ነበር። كذا الله من ألف فلما آسفونا انتقمنا منهم فأغرقناهم أجمعين بلو النبر. كذا ما قتل الله فلما آسفونا انتقمنا منهم باس قطن قزي بقى من ملس اندما يشلو تسفى أسقراج قلت سأل سراوش بسر قزي انتقمنا منهم كالنسو تبقى الله ከመድር ገጽ እንዲጠፉ ማድረግ ተበቀልናቸው። በመልኩ فأغرقناهم أجمعين ሁላቸውንም አሰመጥናቸው ይላል። ፍርዓውንና ፍርዓውንን የተቀበሉትን አካሎች አንድም ሳናስቀር ከመድር ገጽ እንዲወገዱ አደረግናቸው ይላል። እንዲህ ብለን ነበር ያቆም ነው ዛሬ فجعلناهم ማለት አደረግናቸው እኮ ይለናል አላህ ሰለፈን ተቀዳሚ አደረግናቸው ምሳሌ ማደረግናቸው ለአኺሪን ከዚህ በስተኋላ ለሚመጣው ትውልድ አስተማሪ የሆኑ ምሳሌዎችና በኩፍሩ ዓለም ላይ በተሳሳተው የህይወት መስመር ላይ ሄደው ለችግር ለሚጋለጡ ሰዎች ተቀዳሚ አደረግናቸው ይላል። ፊርዓውንና ፊርዓውን የተከተሉ ሰዎች ከመጡበት እለት ጀምሮ ከነሱ በስተኋላ ያለው ትውልድ ተቀዳሚ ናቸው፣ ተቀዳሚ አራአያ ናቸው። እንደዚህ እንደ ምሳሌ ህዝብን ማስተማሪያ አደረግናቸው ይላል። ከባድ ነገር ነው። ሰዎች በጎ ነገር ላይ ቆመው በጎ ነገር ሰርተው ምድር ላይ ሲያልፉ ሌላው ሰው አርአያ ሲሆኑ ሌላው ሰው የሚጠቀሱ ምሳሌ መሆን ሲችሉ በጎ ነገር ሲሆን ሁሉም ሰው ያደንቀዋል። አምላክም ዘንድ ቦታ አለው። ግን አስቡት በጥመት እኔ አምላክ ነኝ ብሎ ምድርን በማበላሸት ፍጡራን ላይ የተለያየ ግፍን በመፈጸም የሰው ልጅ እንደ ዕቃ በመጠቀም ሰው ላይ የስቃይ ዶፍ ማውረድ ምድር ላይ ያልታዩ ወንጀሎችን በመስራት ምሳሌ ሆኖ መቅረብ በጣም ከባድ ታሪክ ነው። ስለዚህ አላህ ይሄም ቅጣት ነው እኮ ለፊርዓውንና ለተከታዮቹ እናደረግናቸው ምሳሌ ያደረግናቸው በዚህ በጥፋቱ ጎዳና ለሚሄዱ ሰዎች የሚጠብቃቸው አደጋ እንዲህ ነው። ከፊርዓውንና ከሰራዊቱ ተማሩ። ይኸው ትልቅ ምሳሌ ነው እየሰጧቸው ያለሁት ብለው በጥፋቱ ጎዳና ለሚከተሉ ሰዎች እንደ ምሳሌ መቅረብ ለነሱም ተቀዳሚ አያ ሆኖ መገኘት ከባድ ነውና አላህ መቀጣጫ የሆኑ ዘንድ ሰለፍና መተል አድርገናቸዋል ነው የሚለው። ስለዚህ እህቶች ወንድሞች ዱንያ ላይ እያለን ለበጎ ምሳሌ መሆን የሚመስል ነገር የለም። በበጎ ነገር የተለያዩ ሰዎችን ተቀድመን አርአያ ሆነን የምናልፍ ሰዎች ከመሆን የተሻለ ነገር የለም። ሰው መጥፎ ሰርቶ በጨካኝነቱ በጠጭነቱ በሰራቂነቱ ታውቆ ማለፍና በጎ ሰሪነቱ ታውቆ ማለፍ እንኳን አምላክ ዘንድ ሰው ዘንድ ራሱ የተለያየ ነገር ነው። ስለዚህ ምድር ላይ የሆነ አሻራን ማኖር ግድ ነው እህቶች። ስናኖር ግን ያ አሻራችን መልካም በጎ አሻራ መሆን እንዳለበት ቁርአኑ ጥቆማ ይሰጠናል። ወለማ ዱሪብ ከፊርዓውንና ከሙሳ ታሪክ ወጣ ትምህርቱ ማለት ነው። ምን ሲል አላህ ወለማ ዱሪባ ምሳሌ ወለማ ዱሪባ ብኑ መርየም የመርየም ልጅ ዒሳ ኢየሱስ በተደረገ ጊዜ ለላላህ መሰለን ምሳሌ ተደርጎ በቀረበ ጊዜ ኢዛ ቀውሙከ በዛን ጊዜ ያንተ ህዝቦች ሚንሁ ከሱ ከማን ከተሰጠው ምሳሌ ወይም ደግሞ ከዒሳ አለይሂ ሰላም የሲዱን ፊታቸውን ያዞራሉ ወይም ሌላው ማህበረሰብ የተነገረውን የኢሳን ምሳሌ እንዳይቀበል ያግዱታል። አላህ ወለማ ذكر عيسى ابن مريم في القران وضرب المثل بالالهه التي عبدت من دون الله اذا مشركوا قريش يضجون وترتفع اصواتهم بالصياح عيسى ايسوس بتلياي ተግባሩ ምሳሌ አድርገን ቁርአን ላይ ስንጠቅሰው አለ። ለምሳሌ ሱረቱ ሐሽር አከባቢ ነቢ መሐመድ እንደይመጡ የተናገረበት ቃል እንዴት ምድር ላይ እንዳሳለፈ ከናቱ እንዴት እንደተወለደ በመልኩ እንደተወለደ ምድር ላይ ምን ሲያደርግ እንደነበር ከበኒ እስራኤሎች ጋር የነበረውን ግብግብ ሁሉ አላህ በምሳሌነት ለመካው ማህበረሰብ ወይም ከነብሳ ሰለም በኋላ ለሚመጣው ትውልድ በምሳሌነት ባቀረብነው ጊዜ ይላል በምሳሌነት ኢሳን በጠቀስነው ጊዜ ኢዛ ቀውሙ ከሚንሁ ይስዱን ህዝቦች ከተሰጠው የኢሳ ምሳሌ ሰውን ያግዳሉ እነሱ ፊታቸውን አዙረው ሐቁን ላለመቀበል ወስነው አይቆሙም ይስዱን ሰውን ሲያግዱና ከዛ እውነት ሲያሸሹ ይስተዋላሉ አለ። ዑለማ ተፍሲር ሚላሉ لما قرأ رسول الله يا الله ملائكتنيا بانببو غزيلا من يميلون ايات انكم وما تعبدون من دون الله حصب جهنم انتم هناچو كالله وچ متگزواچو اكالوچ متگزواچو اكالوچ يجهنم ماگدوچ ناچو قال لكن نبي صلى الله عليه وسلم سيانبوت ሙሽሪኮቹ የመካ ጣዖት አምላኪያን هذا لنا ولآلهتنا ام لجميع الامم يا محمد ايه القران ان اكم انتكو وما تعبدون متتجزواچو ነገርኮ حسبو جهنم እንደማገዶሽ ናችሁ አምላኪውም ተመላኪውም ቂያማ ቀን ወደ ጀሃነም እሳት ይወርዳል የሚሉን አንቀስ ያ ወይስ ለሌሎች ህዝቦች ይሰራል አሉ። ረሱል ሰለላሁ ዐለይሂ ወሰለም ያሉ ፈቃለ ዐለይሂ ሰላም ሁወ ለኩም ወሊአሊሃቲኩም ወሊጀሚዕ አልኡመም ይህ አንቀስ ለእናንተና ለአማልክቶቻችሁ ከዚህም ባሻገር በአጠቃላይ ለህዝብ ሁሉ ያገለግላል አሏቸው። ፈቃል ይህን ጊዜ የመካ ሙሽሪኮች ይህንን ከነብዩ ሰለላሁ ዐለይሂ ወሰለም የተነገረውን ቃል ከሰሙ በኋላ ቀድ ኸሰምቱከ ወረበል ካዕባ ያው ከመካ ሙሽሪኮች ወይም ይህንን ሀሳብ ይዘው ከመጡ ግለሰቦች መካከል አንዱ ምን አለ ወላሂ እኔ እከራከራለሁ ወይም ደግሞ ተከራክሬ አሸንፋለሁ ወረበል ካዕባ አለ በካዕባው ጌታ ይሁንብኝ ተከራክሬ አሸንፋለሁ። እንደዚህ ከሆነ ይሄ አንቀጽ ለኛም ለአማልክቶቻችን ከኛም ውጪ ላለው ህዝብ የሚያገለግል ከሆነ والله ተከራክሬ አሸንፋለሁ በካዕባው ጌታ አምላለሁ አለ። ከዛ ምን አለ ቀጥሎ አለይሰት النصارى يعبدون المسيح ነሳሮች ክርስቲያኖች ኢየሱስን ያመልኩት የለም ወይ? ስለዚህ ኢየሱስ ያምላክ ነብይ ነው ይያልክ ሰብካለ ታላቅ ሰው ነው አምላክ በስትንፋሱ የፈጠረው ነው ነብይ ነው ረሱል ነው ለአላህ ዲን የታገለ ምርጥ አገልጋይ ባሪያው ነው ይያልክ ሰብካለ ስለዚህ እነሱም ያመልኩታል ስለዚህ እሱም ወደ ገሃነም እሳት መውረዱ ነው ማለት ነው። በዚህ ቁርአን አንቀጽ መሰረት አሉ واليهود يعبدون عزيرا አይሁዳውያን ደግሞ ዑዘይርን ያመልኩት የለ ዑዘይር ማለት ደግሞ رجل صالح ነው خلاف بنورو رجل صالح ነው ወነብዩን እስከማለት درسوا አሉ። ሄዶ ሄዶ ዑዘይርን ይሄንን የመሰለ ታላቅ ሰው አይሁዳውያን ይሄንን የአላህ አገልጋይ ባሪያ እነሱ ሲያመልኩት አይደለም ወይ ወበኑ ፉላን يعبدون الملائكه የእገሌ ጎሳ አባላት መላእክቶችን ይገዙ የለም ወይ መላእክቶችን ያመልኩ የለም ወይ አሉ። ያመልኩ የለም ወይ فإن كان هؤلاء في النار فقد رضينا أن نكون نحن وآلهتنا معهم መላእክቶችን የሚያመልኩ አካሎች አሉ አምላኪውም ተመላኪውም ወደ ጀሃነም ሰዓት ይወርዳል ካል መላእክቶች ሁሉ ወደ ጀሃነም ይወርዱ ነው ኢሳን የሚያመልኩ ዘይን የሚያመልኩ ወደ እሳት ያወርዱ ነው ከነ አማልክቶቻቸው ኢሳም ይወርዳል ዑዘይርም መላእክቶችም ስለዚህ አሉ ምን ቢሉጥሩ ነው فقد ردينا ان نكون ونحن والهتنا معه እንደዚህ ከሆነ እኛም ወደናል እኛም ሆን አማልክቶቻችን ከነሱ ጋር አብረን መቀጠልን ወደናል ስለዚህ አንተ የምትለው ነገር ራስ በራሱ የሚጋጭን ብለው ረሱልን በክርክር እንረታውታለን ብለው በዚህ መልኩ ገቡ። ይህን ጊዜ ፈሰከተ አለይሂ ሰላቱ ወሰላም انتظار للوحي ያመጡት መከራከረ ሐሳብ ረሱልን ትንሽ ስለከበዳቸው ቀጥታ መልስ ከመስጠት ዝምታ መረጡ። እስከመቼ ድረስ ወህዩ እስኪመጣ ሰለላሁ ዐለይሂ ወሰለም ራእዩ መጥቶ አላሁ ጀለ ወዓላ መልስ እንዲሰጥ በዝምታ መረጡ። ፈظنوا ይህን ጊዜ መካ ሙሽሪኮች ጠረጠሩ انهم الزم الحجه فضحك المشركون وضجوا وارتفعت اصواتهم بقى محمد زاري باقربنا مكراكريا زم اندي يادرغنوال بلو دمصاچو كفاله يدرادراغنس مي تسماچو ربشاو چاتاتاو تغاغاما يهن غزي فانزل الله الله جل وعلا من من القران انقضى ورده ان الذين سبقت لهم من الحسنى ان الذين እነዚያ ሰዎች እኮ አለ ሰበቀት ለሁም ለነሱ በተቀዳሚነት የተጻፈችላቸው ሰዎች እኮ ሚና ከኛ አልሁስና በጎ ነገር ታገኛላችሁ ለመልካም ነገር አጭናችኋል ብለን ቀደም ሲል ጻፍንላቸው አካሎች ኡላኢካ አንሃ ሙባዱን እነዚህ ቀደም ሲል በጎነታቸውን አውቀን ለበጎ ነገር ያጭናቸው ለጀነት ያጭናቸው ሰዎች ኡላኢካ አንሃ ሙባዱን እንደነዚህ አይነት ሰዎች ከጀሃነም እሳት የራቁና በፍጹም ሊገቧት የማይችሉ ናቸው። ስለዚህ እናንተ ያቀረባችሁት መከራከሪያ ቦታውን ያልጠበቀ በትክክል እውነትን ለማረጋጋት ኦር ሐሰትን ሐሰትን ለማለት ሳይሆን ለጊዜው መሐመድን አሳፍራችሁ አዋርዳችሁ ከያዘው አቋም እሱን ለማንሸራተትና ህዝቦችን እንዳይቀበሉት ለማድረግ እንጂ በፍጹም መከራከሪያችሁ በቂ አይደለም። ምክንያቱም ان الذين سبقت لهم من الحسنى اولئك عنها مبعدون እኛ ዘንድ በጎነታቸው ታውቁ በጎ ነገር ታገኛላችሁ ጀነት ትገባላችሁ ግን ያጨናቸው አካሎች ፍጹም ከጀሃነም ሳት ይራቁናቸው። ኢሳም አላሁ ጀለ ወዓላ ለበጎ ነገር አይቶት ለሪሳላ አይቶት ዱንያ ላይ የአላህን ዲን አገልግሎ ያለፈ ሰው ነው። ስለዚህ በጀነት ተቀጥሯል። ኡዘይርም እንደዚሁ ማለት ነው። ስለዚህ ያቀረባችሁት ሐሳብ ትክክል አይደለም። ተቆጠቡ ከእንዲህ አይነት ሐሳብ የሚለው ኢማም አልቁርጡሚ ይላል ولو تامل ابن الزبعري الايه ما اعترض عنها لانه تعالى قال انكم وما تعبدون ولم يقل ومن تعبدون عجيب امام القرطبي يقولوا ان ذي مكه سوج ان المكراكر حساب ايا قربم نبر انقصن رغا ابلو بيعيط على مندنو رغا ابلو ما يتالباتو سيبال ቁርአን ያለው انكم وما نعبد انكم وما تعبدون እናንተ መሆናችሁ የምትገዙት ነገር ነው ያለው ነገር ወለም يقول ومن تعبدون እናንተ የምትገዙት አካል ሰው ይሄ ነፍስ ያለው ፍጡር አላለም። ስለዚህ انما اراد الاصنام ونحوها مما لا يعقل امره يلله غوزان نجر مالته انجي هيوت يالو لمثاله زاري نبشا سلم يسطالو يكلكلالو كبشتا يشرالو يطبقالو بلو يمياسب دلسبال ايه دلسب رسول بماملكو رسول يتيقبت منهم كونديشن يلم عندنا وما تعبدون نبشا سلم نجر قساوي نجر ادلهم سوناچو ስለዚህ ወማ የሚለው ቃል ጉኡዛን ነገር ነውና የሚያመለክተው انكم وما تعبدون من الاصنام ማለት እናንተም ሆነ የምትገዟቸው ጉኡዛን ነገሮች ወደ ገሃነም ሳት ይጣላሉ። እነሱም እናንተን እንደማይጠቅሟችሁ ቂያማ ቀን ማረጋገጫ ይሰጣችኋል ተባሉ እንጂ ومن عالم ምንም ኢማም አልቁርጡቢ ያስከዳል። ሌላ ደግሞ እህት ወንድሞቼ ኢሳ ሰዎች ቂያማ ቀን ራሱ አላህ ይጠይቋል ብሎ አንተ ቁልተ ሊናሲ اتخذوني وامي الهين من دون الله እና እናቴን ከአምላክ ውጪ ከአንዱ ብቸኛ አምላክ ውጪ አምላክ አድርጋችሁ ያዙኝ ብለሃል ወይ ይለዋል። ይሄን ግዜ ይላል እኔ ነፍሴ ውስጥ ያለውን ነገር አንተ ነፍስ ውስጥ ያለውን ነገር አላውቅም አንተ ግን እኔ ነፍስ ውስጥ ያለውን ነገር ታውቃለህና ማቁልቱ ለሁም ኢላ ማአምርተኒ ያዘዝከኝም ብቻ ነው ያልኳቸው እኔን ተገዙ እኔን አምልኩ እኔ ያምላክ ልጅ ነኝ እኔ ራሴ አምላክ ነኝ አላልኳቸውም ያ ረብ تعلم ما في نفسي ولا اعلم ما في نفسك ውስጥ ያለውን የተናገርኩትን ሁሉ ነገር ታውቃለህ እኔ ግን አንተ ውስጥ ያለውን ነገር አላውቅም። ስለዚህ በምን ሂሳብ ነው ያ ረብ እኔን ካንተ ውጪ አምልኩኝ ብዬ ማስተብሮ ታውቀለ በፍጹም አይወጣኝም ይላል። ስለዚህ ሰዎች ኢሳን ሲያመልኩት የኢሳ ፈቃድ ታክሎበት አይደለም። ለምሳሌ ንብሳ ሰለም ምንድን ያሉት اللهم اني اعوذ بك اشا قبرين يعبد من دون الله حتى ادرجبني كالله ውጪ የሚገዙት ጣውት አታደርግብኝ ብሎ አላህ ለምነውታል። ስለዚህ ነብዩ ሰለም ሰዎች ከአላህ ውጪ ፍጡር እንዲያመልኩ አላዘዙም። ሰዎች ግን ዛሬ ብድግ ግብሬ እሳቸውን ቀብር ቢያመልኩ የእሳቸው ተወለዱበትን ቀን ቢያመልኩ እሳቸውን እየጠሩ ስጡኝ ገላግሉኝ አሽሩኝ አትርፉኝ አድሉኝ ቢሉ ያላህን ስልጣን አሳልፈው ቢሰጧቸው ነብዩ እየከለከሉ ኖ እርሶ አላህ ነው ቢሏቸው ነብዩ በየትኛው መልኩ ተጠያቂ አይሆኑም። ይህን ነገር የፈጸሙ ሰዎች ይወቀሱ እንጂ። ስለዚህ አንደኛ انكم ما تعبدون من دون الله ማለት ጉዝ አጋራት የሚመለከተው አለ ኢማም አልቁርጡቢ። ሁለተኛ ኢሳም ሲመለክ ፈቃደኛ አይደለም። መላእክቶችም የአላህን አንድነት ያውቃሉ የአላህን ብቻ ይነታረጋግጣሉ። ከአላህ ውጪ እንዲመለኩ ከሰው ጋር አልተነጋገሩም። ሰው ግን አምላኩን ሲረሳ ይባልጋል፣ መስመር ይለቃል፣ የሚያስበው ነገር ሁሉ ይደበላለቅበታል። መላእክ እዚያ ካል ዛሬ መላእክ አንተው ድንጋይ የማይናገረውን ነገር እኮ ሰው እያመለከ ነው። ከብት እያመለከ እኮ ነው። ሰው ሰውን እኮ እያመለከ ነው። ስለዚህ የሚያመልከው በትክክል የአካል አምልኩኝ ብሎ ሳይሆን አንዳንድ ጊዜ በፍቅር አንዳንድ ጊዜ ከችግር ስለገላገለው በተለያየ መልኩ ሰው ፍጡሩ ሊያመልክ ይችላል። እርግጥ ነው አሁን አንድ ሰው ብድግ ብሎ እኔ ልመለክ ሊሰገድልኝ ይገባል ካለ ሀቂቃ እሱን የሚገዙትም ሰዎች እሱም ቂያማ ቀን ወደ ጀሀነም እሳት ይወርዳሉ። ግን አንድ ሰው በፍጹም አታመልኩኝ ከአላህ ውጭ ማንንም ልታመልኩ አይገባም ብሎ ሲሞት ሰዎች ቢያመልኩት ምን አጠፋ? እሱ ምንም አላጠፋም። ሁሉ ነፍሲን ቢማከሰበት ረሂና ነው ያለው ቁርአን። ሁሉም ነፍስ በሰራው ነገር ይያዛል አለ እንጂ ይሄ ግለሰብ በህይወት እያለ ያልሰራው ያላበረታታው አድርጉት ያላለውን ነገር ሰዎች ብድግ ብሎ ቢያደርጉ ወላ ተዚሩ ዋዚረቱ ውዝረ ኡኽራ። ሌላ ሰዎች ብድግ ብሎ ረሱልን ዛሬ ስላመለኳቸው ረሱል አይጠየቁም፣ ኢሳን ስላመለኩት ኢሳ አይጠየቅም። ስለዚህ ሰዎቹ ያው ቀዳዳ አገኘም ብለው ነብዩን ለመርታት ነብዩን ሞራላቸውን ለመንካትና ይዘው የመጡትን ሀቅ ሰው እንዳያገኘው እንዳይደርሱ ለማድረግ እንጂ በሐቂቃ በደንብ የተጠና የክርክር ማስረጃ አይደለም። ቀጥለው ምን አሉ? የመካ ሙሽሪኮች ወቃሉ እንዲህም አሉ፣ አሊሃቱና የእኛ አማልክቶች ናቸው እንዴ ኸይሩን በላጮቹ አምሁ ወይስ እሱ ኢሳ ነው በላጩ ወይስ የኛ ማልክቶች? ፈኢንካነ ዒሳ ፊናር ፈልተኩን አሊሃቱና ማዕሁ ኢሳ ነው የሚበልጠው፣ ኢሳ ታላቅ ሰው ነው ጥሩ ሰው ነው ካልክ በቃ የኛ ማልክቶች ከእሱ ጋር አብረው ወደ ጀሀነም እሳት ቢገቡ ምን ችግር አለበት? ምንም እኮ ችግር የለበትም። ገባችሁ? አረ አይ የእናንተ ማልክት ነው የሚበልጠው ደግሞ ካልከን የሌላ ጉዳይ ነው። ብዛ ስለም ይህን እንደማይሉ ይታወቃል። እነሱ ግን ወቃሉ አሊሃቱና ኸይሩን አምሁ የእኛ ማልክቶች ናቸው የተሻሉት ወይስ ኢሳ አሉ። ይህንን ሲያቀርቡ ግን አላህ ውስጣቸውን ስላወቀ ምን አለ? ማ ደረቡሁ አላደረጉትም፣ ለከ ላንተ ምሳሌ አድርገው አላቀረቡትም፣ ኢላ ጀደልን ክርክርና ሙግትን ፈልገው እንጂ በሐቂቃ ምን አይደለም። እነዚህ ሰዎች ምሳሌ ማቅረባቸው ትክክል አይደለም ነው የሚለው አላህ። ምሳሌ ያደረጉት ክርክርና ሙግት ፈልገው እንጂ በሐቂቃ የሚያቀርቡት ነገር በመረጃ የተደገፈ ሊያዳምጡት ሊቀበሉት የሚገባ ፖይንት አይደለም። ማቃሉ هذا القول لك الا على وجه الجدل والمخابره لا لطلب الحق የኢሳን ጉዳይ ይዘው ሲመጡ እውነትን ፈልገው እውነትን ለማረጋገጥ እነሱ ጋር ያለውን እውነት ለአንተ ለመንገር ሳይሆን በቃ ተሟግተን እናሸንፈው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉ انا اضمن له وسط الجنه من ترك المراء ولو محقا او كما قال النبي كركرن እያወቀ ነው ያወግዛል። ባለመብት መሆኑን እያወቀ የተረስ መታገል ቁርአን የሰጠው ትምህርት ነው። አንሸሸው ግን ሰው ሙግት፣ ለምሳሌ የሆኑ ሰዎች ይጋጫሉ። ሲጋጩ ሀቁ የት እንዳለ እያወቀ የሚሟግት ሰው አለ። ሰው በንብረትም ጉዳይ ይጋጭ፣ በአምላክም ጉዳይ ይጋጭ፣ በሀሳብ ይለያል። ቁጭ ብሎ እውነትን ፍለጋ ተነጋግሮ ለተሻለ መስመር መምጣት እንጂ እውነትን እያወቀ ለማሸነፍ ብቻ የሚደረግ ሙግት አደጋው ከባድ ነው። እንዳልኳችሁ መጀመሪያ ከራስ ጋር ቀጥሎ ከአምላክ ጋር የሚጋጭ ባህሪ ነውና ይታረም። ሁላችንም ጋር ካለ ባልና ሚስትም ይሄ ችግር አለ፣ ጓደኛሞች ጋር ይሄ ችግር አለ፣ ፍርድ ቤት ይሄ ችግር አለ፣ ሁሉ ቦታ አለ። ስለዚህ በምንከራከርበት የምንሟገትበት ጊዜ ጀደል ብቻ አስበን ክርክር ብቻ ለማሸነፍ ላለመረታት ለመከላከል ከሆነ በጣም አደገኛና ብዙ ጊዜ መጨረሻው ጻብ መጣላት አለ መግባባት ነው የሚሆነው። ስለዚህ እነዚህም ሰዎች ኢሳን ጉዳይ አንተ ጋር ይዘው ሲመጡ ጎላቸው እውነትን ለማግኘት እውነትን ለማስረዳት የእውነት ቲፎዞ ለመሆን ሳይሆን ኢላ ጀደለና ክርክርና ሙግት ጉንጭ አልፋ ክርክር የፈለጉት ማለት ነው። ውጤት የሌለው አሸንፋለሁ ታሸንፈኛለህ እንጂ እውነትን ለማረጋገጥ አይደለም። እኔ ምን በሰላችሁ እኔ አሁን ከሆነ አካል ጋር እዚህ ሩማችሁስ ገብቼ በሆነ ጉዳይ ላይ በሆነ ፖይንት ላይ ብከራከር እኔ ተሸናፊ ብሆን ሐቁ ያለው እሱ ጋር ቢሆን እኔ ወላሂ ነው ምላችሁ ተሸንፍ ያለው በያላስም። ያሸነፈው እውነት ነው ያሸነፈው እውነት ነው። እውነት ምንን ያሸነፈ? ሐሰትን አሸነፈ። እኔ ያ ያስኩት የሐሰት መንገድ እኔን ኮምፕሊትሊ ከመሸነፍ በላይ ወደ ገሃነመ እሳት የሚወስደኝ ስተት ነው። ስለዚህ ከገሃነመ እሳት ያወጣኝን እውነት መቀበል ነው እንጂ ያለብኝ ለምን ተሸነፍኩ ብሎ እርድብን ማለት ይሄ እንዳልኳችሁ የሙእሚን ባህሪ አይደለም። ተከራክሮ ወደ ጀሃነመ እሳት ለመውረድ ሰው ካላሰበ በስተቀር እውነትን የመሸሽ ባህሪ መቆም አለበት። ይሄ ደግሞ ብዙ ጊዜ ስሜታችን ሲጎዳ ቁሳዊ ጥቅም ሲቀርብን ምን ጥላው ሰው ጋር ስናወራ ምን ከተላቸው ፕሪንሲፕሎች ናቸው ግን ክፎች ናቸው በጣም መጥፎ ባህሪ ነው። ክርክር ሙግትን ትተን ሁሉ ጊዜ ሐቅን ለማግኘት ጥግ ድረስ መልፋት። እኔ እሷም ተያዘው አንተም ያዘው ብጠላው ብትወደውም ሰው ያዘው ሐቅን ፈልጎ ማግኘት እንጂ ከዛ ውጪ ለራስ ቁርአን ወአክሲቱ ወለው አላ አንፉሲኩም ኮሚለው ፍትህን አስፍኑ ራሳችሁ ላይ ቢሆን እና ይሄ ደግሞ ስነ ምግባር በአብዛኛው ሙእሚን ስንሆን አላህን ስንፈራ ምን ላብሰው ነው የሚሆነው። ያለበለዚያ ግን ልጃችን አጥፍቶ ትምህርት ተመቶ በቃ ልጃችን ስለሆነ ለምን ተገረፈ ምን ስሜት ይድን ማገታለን እንጂ እውነቷ ላይ ደርሰን ጥፋቱ ልጃችን ላይ ነው ኦር የሌላ ሰው ልጅ ላይ ነው ኦር መምህር ላይ ነው የማጣራት ራሱ አቅም የለውም አብዛኛው ሰው። ለምን የሚከተለው ደመነፍሱን እንጂ እውነትን አይደለም። አላህን የመፍራት ነገር ከውስጥም ብዙዎቻችን ጋር እየጠፋ ነው። ስለዚህ ይሄን ነገር መልሰን ለእውነት ነው ሁሉ መቆም ያለብን ራሳችን ላይ ቢሆን ማለት ነው። በልሁም ማላላህ ይልቁንም እኮ እነሱ ቀውሙን ኸሲሙን ተከራካሪ ህዝቦች ናቸው በቃ ሙግት ክርክር የሚወዱ ህዝቦች ናቸው እንጂ ኢሳ አምላክ አይደለም ኢየሱስ ጌታ ማይድር አልፈጠረም እሱ ራሱ ተፈጥሯል በመሬም ማህፀን ውስጥ የተወሰነ ወር አስቀምጨዋለሁ አበሏለሁ አጠጣዋለሁ እስትንፋስ ሰጥቻለሁ ከራሴ መንፈስ ነው የፈጠርኩት እያለ ኖ አምላክ ነው ብሎ የሚማግጥ ከሆነ ቁርአን ምን አለ? በልሁም ቀውሙን ኸሲሙን እነዚህ ሰዎች እውነትን ፈልገው ሳይሆን ሙግት ነው የፈለጉታል። እውነትማ ከፈለጉ መጽሐፍ ቅዱስ ላይም ያለ ነገር አለ ቁርአንም ላይ ያለ ነገር አለ። ይሄን ግራ ቀኛይቱ አቋም ያዝ ነው እንጂ ሰው ክርክር እኮ ከተፈለገ መነጋገር ነው ያስፈልገው። ሰው ተሟግቶ አምላክን ከሚያስቀይም ያዘውን አቋም ይዞ መቀመጥም አንድ ነገር ነው። ሌላው ደግሞ ከፋ ሲል ደግሞ ሰው ሙግትን ብቻ አስቦ ክርክርን ብቻ አስቦ መድረክ ላይ መውጣት በጣም ከባድ ነው። ስለዚህ ቁርአን ለክርክር ብለው ለሙግት ብለው ሐሳብ ለመወለዋወጥ ወደ መድረክ የሚወጡ ሰዎችን ይኮንናል። እኔ አልሐምዱሊላህ ቁርአን ከሰጠኝ ማለት ነው ጨብጨዋለሁ ይዟለሁ ምለው ምንም ይሁን ምን እኔ ያስኩት ነገር በኔ በኩል የታመነበትም ነገር ቢኖር ሰው የተሻለ ነገር ይዞ ከመጣ ጆሮ ሰጥቼ ለማዳመጥ አዳምጬም ግለሰብ የሰነዘረውን ነገር ለማገናበጥ ራሴን ለመፈተሽ ያስኳቸው ነገሮች መለስ ብዬ ለመመርመር والله እነዚህ ይሄና ይሄን መስል አያቶች ህይወቴን ቀይረውታል ብል ግነት አይደለም። በኔ በኩል አሁን ክርም ልበት ነገር የለኝም። ምን ማለት ነው? በየትኛውም ፖይንት ላይ ይሁን ሐቅ ይያለው ሐቅ ነው የማምነው ልክ ለዚህ ቆሎ ኢማሙ ሻፊዒ ምን ይላሉ ራእይ ሰዋብ ይحتمل الخطأ ይላሉ ወራእይ غيري خطأ يحتمل الصواب ይላሉ። የኔ አስተሳሰብ የኔ አስተያየት ትክክል ነው ብዬ አምናለሁ አሉ። ግን ስህተትም ሊሆን ይችላል ሰው አይደለም አሉ። ደስ አይልም? የሌላ ከኔ ጋር የሚከራከሩ ሰዎች፣ በአንድ ነጥብ ላይ የሚከራከሩ ሰዎች ሀሳባቸው በዛ ጉዳይ ላይ የሚሰነዝሩት ነገር ስህተት ነው ብዬ አምናለሁ፣ ግን እውነት ሊሆን ይችላል። እውነት ሀሰት ብሎ የሚፈርደው አምላክ ብቻ ነው። ቁርአን ላይ ሀዲስ ላይ ሰፍር ነው። ስለዚህ ሁል ጊዜ እኔ ሀሳብ ትክክል ነው ብሎ ክርክር ሙግትን ባህሪ አድርጎ መቀመጥ ወላሂ ከባድ ስህተት ነው። ሀቅን እንዳናገኝ እኮ በቃ በር መዝጋት ማለት ነው ራሳችን ላይ። ስለዚህ ወገኖች፣ እህቶች የትኛውም ለምሳሌ ሩም ውስጥ የሆነ ጥያቄና የሆነ የሚያከራክር ፖይንት ይነሳል፣ ሀሳብሽን ሰንዝረሽ መቆም በቃ አንተም ሀሳብህን ስጥና ቁም። ለምን እኔን አልተቀበሉኝም? እኔ ጋ ነው ያለው ሀቅ። ኧረ እባክህ አልሐቁ ሚን ረቢክ ፈላ ተኩነን የሚለሉ ተሪ እውነት ያለው አምላክ ዘንድ ብቻ ነው። ሰዎች ሊሳሳቱ ይችላሉ። አላህ ነው የማይሳሳተው። አላህ ሁሌም እውነት ተናጋሪ ነው። ወመን አስደቁ ሚንላህ ቂላ ከአላህ ከአምላክ ውጭ ሁሌ እውነት የሚናገር ሰው አታገኙም። አዳልጦት ይወድቃል፣ እውቀት አይኖረውም፣ አምልጦት ከአንደበቱ ይዋሻል፣ ሳያስበው ይሳሳታል። ስንት ነገር አለ። ስለዚህ ወገኖች በየትኛውም ቦታ ባልና ሚስት ቤት ውስጥ በሉት፣ ሩም ውስጥ በሉት፣ ስራ ቦታ በሉት፣ ሀሳባችሁን በነፃነት ትናገራላችሁ። ከተሳሳታችሁ ረጋ ብላችሁ አዳምጣችሁ አዎ ተሳስቻለሁ በቃ መቀበል ነው። በማንም እጅ ላይ ጀነት የለ ጀሀነም የለ። የሚገርማችሁ ነገር ሰዎች ምን ይሉኛል ብላችሁ በያዛችሁት አቋም ላይ ስህተት መሆኑን እያውቃችሁ ክርር ስትሉ አላህ ክፉኛ ይቆጣል። እንደውም ምን አለ? በልሁም ቀውሙን ኸስሙን፣ እነዚህ ተከራካሪ ተሟጋጅ አስቀያሚ ሰዎች ናቸው ነው የሚለው። ምን አለ እውነት ሲነገራቸው የሚቀበሉ። ኩራት ማለት ደግሞ እውነት እየተነገረው ላለመቀበል ከስሜቱ ጋር የሚሟገት ሰው። ኢየሱስ ጌታ አይደለም ተባለ ነው ካለ መረጃ ማቅረብ ነው። ካልሆነስ ምን አለ ከእውነት ጋር ከአቅም በላይ ከሚሟገት ቆም ብሎ ቢያስብ አይሻልም? ቆም ብሎ አስቦ ግራ ቀኝ አይቶ መረጃ ካለ መረጃውን ይዞ መጥቶ። አይታችሁ ከሆነ አሁን እዚህ ሩም ውስጥ መሰማቸው አልፎ አልፎ ክርክሮች አሉ። ያ ክርክር ላለመሸነፍ እንጂ ቢላሂ አለይኩም አስቡት፣ አምላክን ወደዚህ ምድር ያመጣኝን አካል በተመለከተ ስከራከር ስሜታዊ ሆኜ የምከራከረው ያስኬዳል። ለምሳሌ እኔ ድንጋይ አመልካለሁ፣ ልክ ነኝ። በዚህ ሰዓት ጠቅሞኛል፣ በዚህ ሰዓት ጎድቶኛል፣ በእንቅልፍ ልቤ አይቼዋለሁ፣ ለሱስ ዕለት ገብቼ ተሳክቶልኛል ብዬ ክርር ብዬ ያንን ድንጋይ አምላኬ ነው ብዬ በአቅርብ ያስኬዳል እንዴ? አያስኬድም። አይ እንዲህ ነው፣ በዚህ ወጣ፣ በዚህ ገባ፣ በዚህ ሰዓት ይሳካል። አምላክ ሲቀርብ መስማት ማዳመጥ ምንድን ነው የሰው የሚናገረው? ስታዩ ግን ሰው እንደውም በመሰረቱ ሰው በክርክር ሰዓት እኔ መምጣት አለበት ምለው ሆደ ሰፊ ሆኑ ነው። በውይይት ሰዓት መምጣት ያለበት ሆደ ሰፊ ሆኑ ነው። ግን ከሁሉም አቅጣጫ ስሜታዊነት በጣም በጣም ይጠናወተናል። ስሜታዊነት ደግሞ እውነትንም ብንይዝ አደጋ ያለው ይመስለኛል። እውነት ላይ ነው ያለ ነው፣ እውነትን ጨብጠናል። ግን ስሜታዊ ስንሆን ከተቃራኒ ወገን የሚሰነዘሩ ጥቃቅን እውነቶችን የተወሰኑ እውነቶችን ላለመቀበል አቋም እንይዛለን። ያን ጊዜ ሳናስበው ሀቁን ጨፈላልቀን እናልፋለን። ለዚህ እኮ ነው ረሱል ምን አሉ? ሐዲሱ አን በኒ እስራኤል ወለም ቱከዚቡ ላ ቱከዚቡሁም ወላ ቱሰድቁሁም አሉ። ከእስራኤል ልጆች ጋር ተነጋገሩ በሃይማኖት ጉዳይ። የሆነ ነገር ሲነግሯችሁ ሐሰት ነው ብላችሁ አትሟገቷቸው፣ ትክክል ነው ብላችሁም አታጭቁላቸው። ምናልባት የተናገሩት ቃል እናንተ የማታውቁት እውነት ይሆንና እውነትን ልታስተባብሉ ትችላላችሁ አሉ። ምናልባት የተናገሩት ቃል ደግሞ ውሸት ይሆንና እውነት ነው ካላችሁ ተሳስታችሁ ውሸትን እውነት ነው ብላችሁ ታጸድቃላችሁ። ገባችሁ አይደል? ስለዚህ ሙስሊም ማለት ነው ሙስሊም ያ ሰላም፣ ይሄ ስነ ምግባር እንዴት ይምጣ? እንዴት ይምጣ? ወንድሞች ስንናገር በቃ ውስጣችን ያለውን ነገር እንናገራለን። በፍጹም የማይሳሳት ኸልቅ ሆነን ነው ቁጭ የምንለው። እኔ አይደለሁም ተሽሪቅ ነው፣ ተሽሪቅ ተኝቶ ነው يهديك الله ويصلح بالك بالك اللي تنيته على ان من ايه ايه بحري اني اهون بقلي الف الف اهون اهون زاري كمغرب اسكيشا كاند بالغار رجم ساعات كنت بيجي نبر بطام يا سازني غابتشا تاريخ سمعتشالو كزي بالغار بقدم كمشتو غابتش بيان نبر ሁለቱም ሊያወሩ ስለቃቸው ሁለቱም አደገኛ ስሜት ውስጥ ይገባሉ። ሁለቱም ከዛ ከኔ ጋር ደግሞ ሲያወሩ ከሚፈልገው በላይ ዲፕሎማሲያዊ ቋንቋ ነው የሚናገሩት ይለዝባሉ። እና ምን ተረዳው መሰላችሁ ሰው ስሜቱ ሲጎዳ ይህ ስሜት ምትሉ እነ ነፍስ ለአማራት ልሱ ይላሉ። ነፍስያ ስሜታችን በተጎዳበት ሰዓት እንታዘን እውነት እንኳን እየተነገረ ላለመቀበል ስንገጨረጭ በቃ በያዝ ነው ግትር አቋም በቃ ያዩ ነው ቁስ ነው ምን ታየው ምን አለ ለምሳሌ አንቺ ወይም አንተ ሌባ አይደላችሁም ሌባ አይደላችሁም የሩሙን ገንዘብ ሰርቃችሁ አጥፍታችኋል የታገባችሁት ብል ጥያቄ ባቀር አቀራረቤ ስሜታችሁን ሊጎዳ ይችላል እርግጥ ነው ሌባ ከሆናችሁ ማለት ያው ምንድነው ይባለው ፈስ ያለበት ዝላችን ይባላል አይደል? ውስጣችሁ የብነቱ ካለ ተነቃበ በሚል ስሜት ይሄ ሪአክሽናችሁ አጸፋ ይመልሳችሁ ከስሜት ጋር ተቀላቅሎ እንደሚወጣ ግልጽ ነው። ግን ካልሰረቃችሁ ከመሐመድ ሌባ ነው ተባለ። እኔ ሰርቄያለሁ በአላህ የት አይተኛል ግን ገብቷቸው አሁን ያ የተሳደበውን ግለሰብ ወሽመጡ መቆረጥ ይችላል። በቃ ማሳፈር ድጋሚ እንደዚህ አይነት ህይወት ውስጥ እንዳይገባ ማኮላሸት ሁሉ ይችላል። ስሜታዊ ግን ሆነን አኡዙ ቢላህ እንትኔ መሰረኩናም ስትሉ ተሳካለት እኮ ማለት ገብቷቸው እቺ ባህሪ እኔ ለማህበራዊ ህይወት በጣም አስፈላጊና ቀም ሁሉ ትመስለኛለች። ከስሜታዊነት ወጥቶ የሚሰነዘሩ ሐሳቦችን በደንብ አዳምጦ በአግባቡ መልስ መስጠት ከባል ጋር ከልጅ ጋር ከጎረቤት ጋር ከሥራ ባልደረባ ጋር ከያንዳንዱ ምድራዊ እንቅስቃሴ ጋር ይሄን ባህሪ መላበስ እኔ የጀነትም ምልክት ነው ብዬ አስባለሁ። ረሱል ተዚላቸዋል ከዚህ ቤት ምንሱራ ላይ ነው ወሊድ ምን ምግራ ሄዱ እኔ ረታለሁ እኔ አሸንፈዋለሁ ብሎ ያ ሙሐመድ ብሎ ረጅም ሰዓት አወራ። ረሱል ሙግት የለ ክርክር የለ የሚያነሳቸው ፖይንቶች ሁሉ አብዛኛው ማለት ይቻላል ውሸት ነው። ረሱል ጥግ ድረስ አዳምጠው ምንድን ያሉት አፈራረተ ያ አበል ወሊድ ጨረስክ ወሬ ለኔ ቀጥላል? አዎ አላቸው። ቀጥታ ቁርአን ያነበቡለት ቁርአኑን መቋቋም አቅቶት ፊቱ ተቀያይሮ ወደ እምነት መጥቶ ነው ወደ ባልደረቦች ተመለሰ። አያችሁ ከረሱል የምትማሩት አንተ ነብይ አይደለህም ትዚላቸዋል ሁዴቢያ ስምምነት ላይ ሙሐመዱ ረሱልላህ ብለ ጻፍ ሲሏቸው ረሱልማ ኮንክ አንማገተ ማንጋደለህም ረሱል የሚለው ፈርዝ አላቸው። ማነው ሱሃይድ ነው ሳህብ ሲላቸው ሰርዝለታሉ። አንተ ባትቀበለኝ እኔ እኮ ያላህ ነብይ ነኝ ጻፈው ካልፈልጋሽ ተውት ማለት ይቻላል። ግን ይሄ ቡግቱ ክርክሩ ያሰላም እስኪ እቺን ባህሪ ከቁርአን እንውሰዳት እህቶች በቃ ከየትኛውም ሰው ጋር ስትሟገቱ እርግጥ ነው ወንጀለኛ ከሆናችሁ በተቻለ አቅም እውነቱን ተቀብሎ አንገትን ደፍቶ ለመቶበት ይቅርታ ለመጠየቅ መዘጋጀት ነው። ግን ካላጠፋችሁስ ለምሳሌ አጭበርባሪ አለሽ አንቺ አይደለሽም በቃ ተሳሳተኩ ለምን ስሜትሽ ይጎዳል አይደለሽማ ከሆንሽ ተነቃብኝ ብለሽ አሁን ነበር ኳፍበሩኝ ካሁን በኋላ ሞክራለሁ ለመቶ ምናምን ይባላል እንጂ በጣም ሲምፕል ይመስለኛል። ግን አብዛኞቻችን ወድቀንበታል። ቁርአን ይሄ የክርክር የሙግት ስሜታዊ ሆነው ግንኙነትን ወይም ደግሞ ይሄ ንግግርን የሚያበላሽ ሰዎችን በልሁም ቀውሙን ኸሲሙ የዛሬ አንቀጽ ይሄ ነው። ተከራካይ ተሟጋጅ ህዝቦች ናቸው እውነትን አይፈልጉም ነው ያለው። የሚሟገት ሰው ብዙ ጊዜ እንደውም አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ما ضل قوم بعد هدى إلا أوتوا الجدل لنا سو الله تكرن يوم مسمر كاسعي بوهلا مسمر أي ستمارو تكرا كاريبي هوني كركرن سيست أنا مسمر بلا قوار كركر مالت لببالو مرجان إمستت مرجان إمكبالو تقامي برطاتا مرت أقلاتشان جن بكا دم نفس سميت عوي هونو إني هالكو تحساب تكباينة ينور إمين إيه كركرنا ويجتب لجوتشي تبواقاتش النت كشريعة قوية بدأ ما دقنيا ساون كتك لنجهوت مسمر أمي عسو التام تمرنا ونمي لن يسلمنا يكتل الانكسو ما ضربه لك إلا جدل إيسان لانت مسالي هذا الرقوت يكركر إنجي لليل علم بل هم قوم خصمون النسو تقرا كارينا تمواقات ونت ما يفلقو هزبوشنا تشهوال قطلو إن هوال السكو عيد اللمال إلا عبدون باريا إنجي لليل عيد اللم إيسان أنعمنا عليه بس سلايس أقاتشن نيوال نلت باريا إنجي ليلة عيد اللم وجعلناه هذا الجنوال إيسان مثلا تمثالية هذا الجنوال لبني إسرائيل لإسرائيل لجوج تمثالية هذا الجنوال إن هو إلا عبد أنعمنا عليه واي واي واي واي شكوه شارج لي هالكنوك عندي قاندي كرتا تنش دقيقة تبقى سوج لا من الملايين إن هو إلا عبد ما عيسى إلا عبد كسائر العبيد عيسى كو يسوس كو أن دتك الرتب رتش عند بارينه أنا عمنا عليه بالنبوة وشرفناه بالرسالة بس لا ينبينا تنسقاسة أنا كسوتش مكاكلم يعني ملاك تنيا هذا بني إسرائيل وش لاي لاكوت كزيوتي ليلا يدلم وليس هو إلها السو أملاك يدلم مال الله ولا ابن إله يا أملاك لجن ما يدلم كما زعمت النصارى نصاروك اندت موقتوت اندت ناقروت بفسسو ما يدلم سو نو كباروك كمود داتشو كناقل قاش مكاكل أندو لو أملاك مون أي تشلم يا أملاك لج أي دلم جن نبي نسيتناه رسول ما درجنا أولى الله وجعلناه مثلا لبني إسرائيل وجعلنا آية وعبرة لبني إسرائيل إنسان لإسرائيل لجوش تلك تمرت بوسجا مثال هذا الرجنا أملاك يا لمنم تكرانيس وتعجن منة سوم مفتر ندمتشل ما سايا مثال هذا الرجنا والي ما سايا مثال هذا الجنوال نمير الله يستدلون بها على قدرة الله جل وعلا حيث خلق من أم بلا أب الله ونتنيا وملاك ونتنيا وفتاري هل النقر ما درق ندمتشل ما سايا مثال هذا الجنوال نانت بزوك زي يمتاوكوت تقاراني وند الناس تكاراني صوت هلا شاكاوي تغناين تو سو مفطرون يم اسغرامي تامر نبرو جن اندنياو دمو تامر سيت ماصن وسط اف بميل استنفاس فطور مفطر اندمچل كله ان شام لاك مونن ما ساياي ادرغي والو نميلو انغدي قال الرازي اي سيرناه عبره عجيبه كالمثل السائر حيث خلقناه من غير أب كما خلقنا آدم أباتاتشن آدمن يالا إنات يالا أبات شكاب كتون دفتارو هلو عيسان دقمو يالا أبات إنات ما سنصر بيتشا أسكمتو مفترو الله جل وعلا ولتنياو أملاك هلو انشاي هلو نادراجي مغنون የሚገልጽ ትልቅ ምሳሌ ነው። ትምህርት የሚወሰድበት ምሳሌ ነው ይለናል። አይደለም እህት ወንድሞች፣ አምላክ እንኳን ኢሳን እምሬ ማጸን ውስጥ ማስቀመጥ እኮ አይደለም። ይሄን የምታዩት ግዙፍ ምድር የዘረጋ ነው። ይሄን ይሄው ከተፈጠረ ዕለት ጀምሮ መሰንጠቅ፣ መጃጃት፣ ማርጀት ያልታየበትን ሰማይ ያለምንም ምሰሶ ያቆመ አምላክ ነው። ንፋስ ለሰው ልጆች የሚሰጥ አምላክ ነው። እንድንተነፍስ እንድንናገር ማድረግ የሚችል አምላክ ነው። ይሄ አምላክ ኢየሱስን ያለ አባት መፍጠር በጣም ቀላል ስራው ነው። በጣም ቀላል ስራው ነው። ይሄንንም መጽሐፍ ቅዱስ ብታገላብጡ ይሄንኑ ቃልን የሚደግፍ ብዙ ቁርአናዊ አንቀጽ አለ። ብዙ መጽሐፍ ቅዱሳዊ አንቀጾች አሉ። ስለዚህ አንዳች ላደርግ አይቻለኝም፣ የላከኝም ፈቃድ እንጂ ፍቃዴን አልሻም፣ ባለሙያዎች ይናገሩት። ስለዚህ ወንድሞች፣ አምላክ ሁሉን ቻይ ነው። ሩቅ አትሂዱ። ይሄው እናንተና እኔን ኢየሱስ እንኳን በአካል እየዞረ ነበር የሚሰብከው። እኔ እዚህ ቁጭ ብዬ እናንተ ሩም ውስጥ 150 ምናምን ሜምበር ይታያል። ይሄው ለሰዎች ሁሉ ድምፄ እንዲዳረስ አደረገ። ይህ የአምላክ ችሎታ ነው። የኔም አይደለም፣ የኮምፒውተር ሰሪዎችም አይደለም። አምላክ ያደረገው ነው። ስለዚህ አምላክ ሁሉን ቻይ ነው። ያ ሰላም። እሺ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ ኢስራኤል ወለው ነሻኡ አለ አላህ። ብንፈልግ ኖሮማ ለጀዐልና ሚንኩም ከእናንተ መካከል እናደርግ ነበር አለ መላኢከተን መላኢኮችን እናደርግ ነበር ፊል አርዲ ምድር ገጽ ላይ የኽሉፉን ወለው አረድና ለጀዐልና በደለ ሚንኩም መላኢከተን ወለው ነሻኡ ለጀዐልና ብንፈልግ ኖሮ እናደርግ ነበር። ሚንኩም ማለት ከእናንተ በእናንተ ምትክ ማለት ነው። መላኢከተን ፊል አርድ ፊል አርዲ የኽሉፉን እምድር ገጽ ላይ የኩኑነ ኸለፈን አንኩም እናንተን ተክተው የአምላክን ሕግና ስርዓት ምድር ገጽ ላይ የሚያነግሱ መልአኮችን እናደርግ ነበር ብንፈልጋለን። አልፈለገም። የሰው ልጆችን ምድር ገጽ ላይ እንዲኖሩ አደረገ። ከሰው ልጆች መካከል ሩስሎችን መላክ ፈለገ። ይሄ የአምላክ ፕሮግራም ነው። አንዳንድ ጊዜ ይሄንን የአምላክን ፕሮግራም ከልብ የሚወዱ ትክክል ነው ብሎ የሚያምኑ ሰዎች አሉ። አምላክ ርሱል አያስፈልገውም ብሎ የሚሟገቱም አይጠፉም። አምላክ ለምን መላእክት አይልክም ብሎ የሚሟገቱ አይጠፉም። አምላክ ለምን ርሱል ልኮ ያስተምረናል ራስ ወርዶ ያስተምረን የሚል ሰው አይጠፋም። ግን ደስ የሚለው አምላክ ከፍጡራን ስሜት ጋር ለሚንቀሳቀሰው የራሱ የሆነ ፕሮግራም፣ እቅድ፣ ጎል፣ አላማ፣ ሀደፍ ያለው ሀያል ጌታ ነው። እንኳን አምላክን የሚያክል ሀያል አካል አይደለም። የአንድ ሀገር መንግስት የህዝቦቹን ስሜት አያዳምጥም። ለአምስት ዓመት ፕላን ሲያደርግ የተወሰኑ ጥናቶችን ሰርቶ በዛ ፕላን መሰረት አገሪቷን ለመምራት ይታገላል። ህዝቡ ያ ፕላን ላይ ይዋጥለት ይችላል። ግን ውጤቱ ነው መጨረሻ ላይ የሚታየው። ስለዚህ አምላክም ቢፈልግ እኛን ከምድር ገጽ አስወግዶ መላእክትን ያደርግ ነበር። ቢፈልግ ስላልፈለገ እኛ ምድር ገጽ ላይ መተን የእሱን ቃል ተምረን የእሱን ምክር ሰምተን ህይወታችንን ቀይረን እሱን አገልግለን እንድንሄድ ፈለገ። ስለዚህ የእሱ ፍላጎት ተፈጽሟል። ቅር ቢላችሁ ቢደብራችሁ ሆኗል። ምንም የሚቀየር ነገር የለው። የኽሉፉን እናንተን ተክተው ምድር ገጽ ላይ የጌታን ስርዓት የአምላክን ስርዓት የሚያስፈጽሙ አካሎችን ያደርግ ነበር። ስላልፈለገ አላደረገም ነው። ቃለ ሙጃሂድ መላኢከቱን የዕምሩን አልአርደ በደለ ሚንኩም። ሙጃሂድ ደግሞ ይላል ምድር ገጽ ላይ በእናንተ ምትክ መላእክትን ያደርግና ምድሪቷን እንዲያቅኗት ማድረግ ይችል ነበር፣ ግን አልፈለገም። ስለዚህ ወገኖች አምላክ ፈልጎ እሱ አደረገን። ከእናንተ መካከል ኖ እኔ ሰው መሆን አልፈልግም፣ በራሪ ምርጥ፣ በቃ በየሀገሩ ያለ አውሮፕላን ያለ መኪና ያለ ድካ መኖር ነው ፈልገውና አሞራን መሆን ፈልገው ብትሉ አትሆኑም አትችሉም። አንዱ ደግሞ አይደለም ምን እንደውም ህንጻ ወንዱ ይሻል ይል ይችላል። አንዱ አይደለም አንበሳ አንበሳ አንቀጥቅጦ የዱር አራዊትን የሚገዛ ምናምን። የእናንተ ፍላጎት እንጂ አምላክ ፍላጎት አይደለም። አምላክ አንዳችንም ሰው ሆነን ስንፈጠር ያውን ጠይም ነን። ጠይም ሆኜ ልምጣ አላልኩም። በቃ ፈልጎ ጠይም አድርጎ አመጣኝ። ሁለት እግር አለኝ ሁለት እጅ አለኝ ሳየው ማለት ነው። ኖ ሶስት ቢሆን አሪፍ ነበር ብዬ ጥያቄ አላቀረብኩም። ስለዚህ ወገኖች አምላክ ምድር ገጽ ላይ ከኛ እኛን አስወግዶ ከኛ የተሻሉ መላእክትን ምድር ላይ ማምጣት ይችል ነበር። አልፈለገም። እኛኑ ፈልጎ ምድር ገጽ ላይ አመጣን። የሱን ህግና ስርዓት ጠብቀን እንድንኖር ይፈልጋል። ስለዚህ የአምላክን ፍላጎት ማሳካት እንጂ የኛ ስራ ነው። ሰው መሆን አልፈልግም፣ እንዲህ መሆን አልፈልግም፣ እዚህ ሀገር መሄድ አልፈልግም። ከድሃ እናት የተወለደ ወጣት እኔ አልፈልግም ነበር፣ አምላክ ተሳስቶ ነው ከድሃ ቤተሰብ የፈጠረኝ ቢል ከባድ ሮንግ ነው። ስለዚህ ወገኖች የአምላክ ፍላጎት ተራ ደመነፍሳዊ ፍላጎትም አይደለም። ኦኬ፣ በጥንቃቄ ከእውቀት ጋር ከማወቅ ከመመልከት ጋር የመጡ ስለሆነ ጥቂት እንከን አይገኝባቸው። ስለዚህ አምላክ ፈልጎ እኛን ምድር ገጽ ላይ አኑሮናል። ወለው ነሻኡ ለጀዓልና ሚንኩም መላኢከተን፣ በእናንተ ምትክ መላኢኮችን እናደርግ ነበረ። ፊል አርዲ የኽልፉን፣ እናንተን ተክተው ምድሪቷን የሚያቀኑ መላኢኮችን እናደርግ ነበር። ስላልፈለግን እናንተ መርጠናልና ምድሪቷን አቅኗት። ምድር ገጽ ላይ ያላችሁ ከመብላት ከመጠጣት የዘለለ ጎል ኖሯችሁ ተንቀሳቀሱ ይላል። ወኢነሁ አለ እሱ እኮ ማን ዒሳ እኮ ተብሎ ተፈስሯል። ለዒልሙን ማወቂያ ነው። ልሳዓቲ ለሰዓቲቷ ማወቂያ ነው። ፈላ ተምተሩነ ቢሃ በእሷም አትጠራጠሩ። ወተቢዑን ባይሆን ተከተሉኝ ባይሆን ተከተሉኝ። ሃዛ ሲራጡ ሙስተቂም ይህ ትክክለኛ መንገዴ ነው እና ተከተሉኝ። እሱም የቅያማ ቀን ምልክት ነው ይለናል። እስኪ ወኢነ ዒሳ ዓላመቱን ዐን ቁርብ ሳዓ ዒሳ ኢየሱስ ቅያማ በጣም ለመቅረቧ ከሚደረጉ ምልክቶች መካከል አንዱ ነው። ቃለ ኢብኑ አባስ ወቀታዳ አብደላህ ኢብኑ አባስ እና ቀታዳ ምን ይላሉ? እነ ኹሩጅ ዒሳ ዓለይሂ ሰላም ምን አዕላም ሳዓ ቅያማ ሲቀረብ ዒሳ ወደ ምድር ገጽ መምጣቱ ኢየሱስ መምጣቱ አሉ ቅያማ ለመቃረቡ ትልቅ ምልክት ነው አሉ። ትልቅ ምልክት ነው አሉ። لأن الله ينزله من السماء قبيل قيام الساعة الله ቅያማ ከመቅረቡ ጥቂት ወቅቶች ሲቀሩት ዒሳን እንዲወርድ ያደርገዋል። ስለዚህ ከቅያማ ምልክቶች መካከል አንዱ ዒሳ ነው። ከቅያማ ምልክት አንዱ አድርገነዋል ነው የሚለው አላህ። ፈላ ተምተሩነ ቢሃ ፈላ ተሽኩ ፊ አምሪ ሳዓቲ በቅያማ ቀን ጉዳይ ላይ ምንም አይነት ጥርጣሬ እንዳይገባችሁ። ፈኢና አትየቱን ለመሓላ ምንም ቅሮት የለውም፣ እውነት ነው፣ የተረጋገጠ ነው ቅያማ መቆሙ። ለዚህ ለከባዱ ቅያማ ደግሞ ዒሳን ትልቅ ምልክት አድርጌዋለሁ ነው የሚለው አላሁ ጀለ ወዓላ። ትልቅ ምልክት አድርጌዋለሁ። ሀዲስም ላይ ረሱም ይላሉ ዩሸኩ አን የንዚለ ፊኩም ዒሳ እብን መርየም፣ ዒሳ እብን መርየም በእናንተ ላይ ሊወርድ ይቀርባል አሉ ረሱል። ሊወርድ ይቀርባል ሐከመን ሙቅሲጠን ፍትሃዊ ፈራጅ ፍትሃዊ ዳኛ ሆኖ ሊወርድ ይቀርባል አሉ። ስለዚህ ዒሳ ቅያማ ሲቃረብ ወደ ምድር ይመጣል። ሲመጣ ሶሪያ አካባቢ ነው ይወርዳል የሚባለው። ሲወርድ ምድር ገጽ ላይ የሚሰራቸው ስራዎች አሉ። በሐዲስ የተዘገቡ ነገሮች አሉ። እነዛ ነገሮች አላህ በብቸኝነት እንዲመለክ፣ ሰዎች እውነተኛውን ጌታ እንዲቀበሉ አላህ ውጪ ሰዎች የሚያመልኳቸው ነገሮች ማስወገዱ ረገድ ትልቅ ሚና ይጫወታል። ከዛ ምድርገጽ ላይ ተወሰነ የመጣበትን ጎል ካሳካ በኋላ እሱም ዳግም የሞትን ጽዋ ቀምሶ ምድሪቷን ይለቃታል። እሱ ከሞተ ከተወሰነ ጊዜ በኋላ ቂያማ ይቆማል ማለት ነው። ስለዚህ ቂያማ ሲቀርብ ኢሳ እንደሚመጣ ከሚቀርቡ መረጃዎች መካከል አንዱ ያንቀጽ ነው። ወተቢዑን ሃዛ ሲራጥ ሙስተቂም። ከዛ ቁርአን ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም? ያ ሙሐመድ ይሄን ከገለጽክላቸው በኋላ ተከተሉኝ ብላቸው፣ ይህ ትክክለኛው መንገዴ ነውና በዚህ ትክክለኛው መንገዴ ላይ ተከተሉኝ ብለህ በላቸው ይላል። ወላ የሱደነኩም ሸይጣን፣ ሸይጣን አያግዳችሁ። ወላ የሱደነኩም አያግዳችሁ ይላል አላህ። አሸይጣኑ ሸይጣን አያግዳችሁ። ምን አያግዳችሁ? ከትክክለኛው መንገድ። ይኸው እኔ ይዤ ከመጣሁት ትክክለኛ መንገድ ሊያግዳችሁ አይገባም። እነሁ እሱ እኮ ይህ ሸይጣን እኮ ለኩም አዱው ሙቢን፣ ለእናንተ ግልጽ ያለ ጠላታችሁ ነው። ይሄ ግልጽ ያለ ጠላታችሁ በፍጹም ከትክክለኛ መንገድ እኔ ይዤ ከመጣሁት ህይወት ጎዳና ሊያግዳችሁ ሊያታላችሁ አይገባም ይላሉ ይላል ቁርአን። ላ ተግተሩ ቢወሳዊስ ሸይጣን፣ በሸይጣን ጉትጎታ በፍጹም እንዳትሸወዱ። ወሕዘሩ አን የሱደኩም አን ኢትባእ አልሐቅ፣ እውነትን ከመከተል ሸይጣን እንዳያግዳችሁ ተጠንቀቁ። ፈኢነሁ ለኩም ዐድውን ዛሂሩ ልዓዳዋ፣ ሸይጣን እኮ የእናንተ ግልጽ ጠላት ነው። ጠላትነቱም ደግሞ ምንም ድብቅነት የሌለው ግልጽ ያለ ጠላታችሁ ነው። ይህ ግልጽ ያለ ጠላታችሁን ሰምታችሁ በፍጹም እንዳትሸወዱ ከአላህ እንዲን እንዳያግዳችሁ ይህንን ይህን መንገድ ተከተሉኝ በላቸው ይላል ቁርአን። ስለዚህ ወንድሞች እውነትን አላገኘንም ብለን ካሰብን እኔ ብዙ መልፋት ብዙ መጣር አለብን እውነትን ለማግኘት። ካገኘን ደግሞ ሰይጣን ከዚህ መንገድ እንዳያግደን ወደኋላ እንዳይመልሰን ከልብ በጥንቃቄ ያዝነውን ሐቅ ይዘን መቆየት ሲል ደግሞ ሌላው ማድረስ ነው ማስተላለፍ ይጠበቅብናል። ወለማ ጃአ በመጣ ጊዜ ይላል ዒሳ ቢልበይናት፣ ዒሳ ግልጽ ያሉ መረጃዎችን ይዞ የመጣ ጊዜ ቃል እንዲህ አለ። ምን አለ? ቀድ ጅእትኩም በእርግጥ መጥቻችኋለሁ አለ። ቢልሕክመቲ በጥበብ፣ ጥበብ ከአምላክ ዘንድ ተሰጥቶኝ ይዤላችሁ መጥቻለሁ አለ። ወሊኡበይነ ለኩም ለእናንተም ልገልጽላችሁ መጥቻለሁ። ባዕድ አለዚ ከፊሉን፣ አለዚ የዚያን ከፍል፣ የዚያን ከፊሉን ይዤላችሁ መጥቻለሁ። ተኽተሊፉነ የምትቃረኑበት ፊሂ፣ በሱ ውስጥ የምትቃረኑባቸው ነገሮች ብዙ አሉ አይደል? ከነሱ መካከል የከፊሉን ማብራሪያ ይዤላችሁ መጥቻለሁ ባላቸው ጊዜ ፈተቁላህ አላህን ፍሩት፣ ወአጢዑን እኔንም ታዘዙኝ ባላቸው ጊዜ የነበረውን ክስተት ለህዝቦችህ አስታውስ ይላል አላህ። ወለማ ጃ ዒሳ ቢልሙዕጂዛት ወቢሸራዒ ልበይናት ልዋድሐ ቃለ ቀድ ጅእትኩም ቢማ ተቅተዲህ ልሕክመቱ አልኢላህየ ምን ሸራዒ፣ በአጠቃላይ ከአምላክ ዘንድ የህይወት ህግና ስርዓትን ይዤላችሁ መጥቻለሁ። ይሄ አምላክ ምድር ላይ ሳላችሁ ማንን ማምለክ እንዳለባችሁ፣ እንደዚሁም ደግሞ የተለያያችሁበትን ነጥብ መፍቻ ቁልፍ ማብራሪያ ይዤላችሁ መጥቻለሁ ብሎ ባላቸው ጊዜ የነበረውን ክስተት ለህዝቦች አስታውስ። ይህም ብቻ አልነበረም ያለው፣ ምን አለ? ፈተቁላህ ወአቲዑን፣ አላህን ፍሩት እኔንም ታዘዙኝ ብሎ ህዝቦቹን እሱን እንዲታዘዙት በለመናቸው ጊዜ የነበረውን ክስተት ለህዝቦች አስታውስ። ቀጥሎ ምን አለ ኢሳ? ኢነላህ አላህ እኮ ሁወ ረቢ ወረብኩም፣ እሱ ጌታዬ ነው። ሁወ እሱ ረቢ ጌታዬ ነው። ወረብኩም የእናንተም ጌታ ነው። ፈዕቡዱሁ ተገዙት። ይህንኑ ቃል መጽሐፍ ቅዱስ አይለውም? ወደ ጌታዬና ወደ ጌታችሁ፣ ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ ይላል አይደል ቁርአን። ይኸው ይህንን አንድ እኮ ነው፣ መጽሐፍ ቅዱስና ቁርአን አንድ ነው። ኢነላህ አላህ እኮ ሁወ ረቢ እሱ ጌታዬ ነው። ወረብኩም የኔ ብቻ አይደለም፣ የናንተም ጌታ ነው ፈዕቡዱሁ ስለዚህ እኔም የናንተም ጌታ ነውና ተገዙት አለ ሃዳ ሲራጡ ሙስተቂም ይሄ ቀጥ ያለው መንገድ ነው አላህን አምላክን በብቸኝነት ማምለክ እሱን ብቻ መገዛት ትክክለኛ የህይወት መስመር ነውና ይሄን መስመር ተከትላችሁ ለመሄድ ሞክሩ ብዝሎ ዒሳ ህዝቦቹን አስተምሯል ዛሬ ኢሳም በተመለከተ ዓለም በጣም የተለያዩና በቀላሉ ሊስማሙ የማይችሉ አቋሞችን ይዟል አላሁ ጀለ ወዓላ እንግዲህ በኢሳ ጉዳይ ላይ ትኩረት ሰጥቶ ብዙ ትምህርቶችን ሰጥቶናል አሁን የተወሰኑትን አይተናል فاختلف الاحزاب من بينهم ماله ይሄው አሁን ያለውንም ልዩነት ቁርአን ግልጽ አድርጎ ይነግረናል فاختلف الاحزاب ጭፍራዎቹ ተለያዩ አለ ምን በይንህም ከመካከላቸው ዒሳን ከተከተሉ ያምላክ ልጅ ነው አምላክ ነው ካሉ ሰዎች ካሉት ጭፍራዎች መካከል ተለያይተዋል ወይሉን ወየውላቸው ለለዚነ ዘለሙ ለነዛ ግፍ ለሰሩ ሰዎች ወየውላቸው ምን عذاب يوم اليم ያሳማሚ ቀኑን ቅጣት ወየውላቸው ይላል ኢንሻአላህ كزيان قص جمرو ميقتلوا سامن تبرنا يالين جزاكم الله خير والسلام عليكم ورحمه الله وبركاته يالجباچون نجر متيق منناغاغر يتشال شكرا لكم الله بسمعنا وبتناغرنا من سرا سو السلام عليكم ورحمه الله وبركاته تقاطعي هونالو بلو الله سبحانه وتعالى فلتناغره የመርየም ልጅ ዒሳ አለይሂ ሰላም በቁርአን ውስጥ ሲጠቀስ እነሱ ደግሞ ምን ይላሉ? እና ሰዎችም ዒሳን አለይሂ ሰላም ያመልኩታልና እሱም የእሳት የሚሆን ከሆነ ይያሉ ያሾፉ እየሳቁ ሰውን ከሐቅ ያግዳሉ ማለት ነው። ነገር ግን አላህ ሱብሃነሁ ወተዓላ መልስም መልሶላቸዋል። ሮይ ለፈሩ ሰዎች ለነሱ ተቀደመላቸው خير ማለት ነው እነሱ ጀነትን ነው የሚገቡት ሁለተኛ ደግሞ ኡስታዝ የተናገረው ምንድነው ዛኔ አላህ Subhanahu Wa Ta'ala በአያው ላይ ምንድነው ያለው ወማ تعبدون ወማ የሚለው እዚህ ጋር የተጠቀሰው ቃል የሰው ልጅ ላልሆነ ነገር ነው የምንጠቀመው ብሏል በዘህኑ ማለት ነው وقالوا قالوا االهتنا የኛ አማልክቶች ኸይሩን ኸይርናቸው አምሁ ወይስ እሱ የትኛው ነው በላጭ ما ضربوه አላስቀመጡም ለከላንተ ኢላ ጀደለን ይሄን እንደምሳሌ አድርገው ላንተ አላስቀመጡም ለክርክር ቢሆን እንጂ بلهم ባይሆን እነሱ هم الناسو قوم خصمون ተከራካሪዎች በክርክር ጠንካሮች ክርክር ወዳጆች ናቸው ኢንሁ ወይም ማሁ ማለት ነው እሱ አልሆነም ኢላ እንጂ አብዱ ባሪያ እንጂ አልሆነም አንዓምና እኛ ኒዕማችንን የዋልንበት ወይም ነብይ በማድረግ ማለት ነው አላህ Subhanahu Wa Ta'ala ኒዕማውን ውሎበታል በዒሳ እነ መርየም ላይ وَجَعَلْنَاهُ أَدْرَجًا اسْمًا مَثَلًا مِثَالًا لِبَنِي إِسْرَائِيلَ لِبَنِي إِسْرَائِيلَ وَلَوْ نَشَاءُ بَشَّرَ النُّورُ لَجَعَلْنَا بَادِرَجًا نَبَر مِنْكُمْ وَإِنْ مِنْكُمْ مَالَتُ زِيغَا أُسْتَاذ قَدِم نَدَفَر تَسَرَّوْا بَدَلًا مِنْكُمْ بِنَانْتَ لَوَاجِ مَلَائِكَةً مَلَائِكَةً فِي الْأَرْضِ بِمَدْر لَيْ يَخْلُقُونَ ኸሊፋ የሚሆኑ የምትክ የሚሆኑ እናንተን አጥፍተን ባሻ ኖሮ እነሱን በተፋን ነበር ወኢነሁ እሱ ነው ለዕልሙን ማሳወቂያ ነው ማነው ዒሳ ኢብኑ መርየም ማሳወቂያ ነው ሊሳዓቲ ለሰዓቷ ወኢነሁ ለዕልሙን ሊሳዓቲ አልገባኝም ድምጻችን ይሰማል ኢንሻአላህ አስተጣፍ ለምን هذا ليه صراط مستقيم قد تنو من قدنا ولا يصدنكم الشيطان شيطان أيقدكم إنه السوء لكم لأن أنت عدو ثلاث نوم مبين كل شرطة ولما جاء بمتعجز ولما جاء عيسى بالبينات عيسى سمتع بتعمر سمتع قال على قد جئتكم يعني برقت متعاك بالحكمة بتبث ولأبين لكم لأن أنت قلت العوطة بعد الذي تجنس الذي أن أنت بسولي تختلفون فيه بصوص يتخلفات شهوبة ይህ ማለት ምንድን ነው በተውራት ውስጥ ህግጋቶች ነበሩ እና በዚህ ህግጋቶች ኺላፎች መጥተው ነበሩና ያው ይመስለኛል እንደ ሮጅን እንደዚህ አይነት ሁኔታዎች ላይ ነው ሲካለፉ ምን ሲሉ ብዙ አይነት ህግጋቶችን ይቀያይሩ ነበር አይደል እስራኤሎች የዛኔ እሺ بعد الذي يا تختلفون فيه تختلفون يمتلاجبت فيه بسوس فاتقوا الله الله انكروا وأطيعون يعني انت كتلوا عليه إن الله إنه الله سبحانه وتعالى هو أسو ربي أملاكنا وربكم أملاكاتهم فاعبدوه تجزوت هذا يهمجزات صراط من جدنو مستقيم قد قال يميقتلون يا استاذ يقتلوا سامن تبرات الله بلوال لا دمطاتكم يا مسجن الله جزاكم الله خيرا دمطاتكم السماء ليلوتكم لا استكاكلاتكم ان شاء الله ما يمفلك حاله اجاوب دمطاتكم اجينا اوطا واياكم